قال ويكره لكم ثلاثا صوت نغروچنم يطلعال قال سن بهولتنياو بارتنا ياولن يمجمرياو يميوداتشو صوت نغروچ فيرضى لكم ان تعبدوا እንድትገዙት እንድታመልኩት ይወድላችኋል ولا تشركوا به شيئا بسو አንዳችንም ነገር ሳታጋሩበት እንድታመልኩት እንድትገዙት الله ይወድላችኋል ሁለት وان تعتصموا بحبل الله جميعا كلكم بالله يمامن جمد بلا اله الا الله محمد رسول الله عند እንድትሆኑ እንድትያዙ አላህ ይወድላችኋል ወላ ተፈረቁ እንዳትለያዩ ሳትበታተኑ በአላህ የማመን ገመድ በላ ኢላሃ ኢላላህ ሙሐመዱ ረሱሉላህ ዐለይሂ ሰላቱ ወሰላም የእምነት ጥላ ስር አንድ ሆነን እንድንታይ ጌታችን ይወድልናል ሶስተኛ ወአንቱ ናሲሁ እንድትማከሩ من والله امركم من والله الله امركم ودعيتون الله على فنت ستوت بنانته لا يشومباچون اكل امراؤج مريوچاچون اندتماكرو اندتتعززواچو الله يعزاچوها لبلو نبياچن عليه الصلاه والسلام نغر هم ثلاث نغروچ اندنيا እንድናመልከው ነው ያው በዚህ dunia ላይ እንደተፈጠርነው ለዒባዳ ነው وما خلقت الجن والانس الا ليعبدون ሰዎችንም ሆነ ጅኒዎች ወይም አጋንንትን እኔ ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም በማለት ጌታችንን እንድናመልከው መፈጠራችንን እናውቃለን ማንኛውም አላህ የሚወደው የሚፈልጋቸው ነገሮች ሁሉ በጠቅላላ በመፈጸም ዒባዳን ባግባቡ ማከናወን አለበት ይሄን ስናረግ ደግሞ አንዳችም ነገር ሳናጋራበት ከነዚህ የዒባዳ ዘርፎች ምንም ነገር በአላህ ላይ ሳናሽርክ ሳናጋራ ዒባዳን ባግባቡ መፈጸም ነው ሁለተኛው ቀደም የተባለው ላ ኢላሀ ኢላላህ ገመዳን እንድንሆንና እንዳንበታተን ነው ይሄንንም አላህ በቅዱስ አንቀጹ ላይ ያዘናል ወአተሲሙ ቢሐብሊላሂ ጀሚዓ ሁላችሁም በአላህ ገመድ በላ ኢላሀ ኢላላህ ሙሐመዱ ረሱሉላህ አንድ ሁኑ የተሳሰራችሁ የተያያዛችሁ ሁኑ ወላ ተፈረቁ አትለያዩ አትበታተኑ ብሎ በሌላ አንቀጽም ወላ ተናዘዑ አትጨቃጨቁ ወተፍሸሉ ተሰንፋላችሁ ወተበሐ በሪሁኩም ኃይላችሁም ይጠፋል ጉልበታችሁ ይጠፋል ወስቢሩ ታገሱ ኢነላሀ መዐ ሳቢሪን አላህ ከታጋሾች ጋር ነው በማለት አምላካችን አላህ እንዳንጨቃጨቅ ፈሪዎችና ሰነፎች እንዳንሆን በቅዱስ አንቀጹ አንድ መሆን እንዳለብን ያዘናል ማለት ነው። ሶስተኛው ደግሞ እኛ ላይ የተሾሙብን መሪዎቻችንን ኡመራዎች አሚሮችን መታዘዝ አለብን። ይሄንንም በሌላ አንቀጽ ላይ ያ አይሁ الذين آمنوا اطيعوا الله واطيعوا الرسول واولي الامر منكم እናንተ ያመናችሁ ሰዎች ሆይ አላህን ታዘዙ واطيعوا الرسول እንዲሁም መልእክተኛውን ታዘዙ واولي الامر منكم ከእናንተ ውስጥ የስልጣን ባለቤት የሆኑትንም ኡመራዎቻችሁንም ታዘዟቸው በማለት ያላህ መልእክተኛ ተናግረዋል ማለት አንድ ጌታችን የሚወዳቸው ሶስት ነገሮች ሁለተኛ ثلاثه يبغضها الله الله ميطلعچو ثلاث ነገሮች الله يميطلعچو ثلاث ነገሮች አሉ ከቀደሙ ሐዲስ ጋር የተያዘው ከአቢ ሁረይራ የተላለፈው ሐዲስ ان الله يكره لكم الله ለእናንተ ይጠላል ተባለ ምን አንድ ቂለ ወቃል አለ ተባለ እንዴ ተባለ እንዲህ አለ የሚል ወሬ ማናፈስ ሁለት وكثرت السؤال ጥያቄ ማብዛት ሶስት واضاعه المال ንብረትን ማባከል ገንዘብን ማጥፋት الله የሚጠላው ተግባር رواه مسلم واحمد امام مسلم እና احمد የዘገቡት ሐዲስ ነው አሁን እዚ ላይ የተከለከላቸው ሶስት ነገሮች አሉ። አንደኛ ቂለ ወቃ እንዲህ አለ እንዲህ ተባለ። ኢማሙ ሲዩጢ ረሂመሁላህ ሲያብራሩ ምን ይላሉ? هو الخوض في اخبار الناس በሰዎች ወሬ ላይ ዝም ብሎ ጣልቃ መግባትና መዘፈቅ ነው። والحكايات ما لا يعني من احوالهم وتصرفاتهم كالناس ሁኔታና ስራ አንጻር ምንም በማይመለከተ ነገር ጉዳይ በጉዳያቸው ገብቶ ወሬ ማናፈስ ነው። ስለዚህ በዚህ መልኩ እኛ ተከልክለናል። ወነጅዱ في حديث اخر ان النبي صلى الله عليه وسلم ندبنا الى ترك ما لا يعنينا ወሌላ ሐዲስ ያላህ መልእክተኛ የማይመለከተን ነገር እንድንተው አመላክተውናል። ምናሉ? ምን ሁስኒ እስላሚ ለመርኢ ያንድ ሰው እስልምናው ማማሩ አለ። ያንድ ሰው እስልምናው ከማማሩ መልእክቶች ተርኩሁ ማላ ያኒ የማይመለከተው ጥቅም አልባ የሆነ ነገር መተው ነው ብለዋል። ስለዚህ የማይጠቅም ትርጉም አልባ የሆነ ነገር ለነተው ይገባናል ማለት ነው። በሰዎች ጉዳይ ላይ አልቃ ገብተን የሰማነውን ሁሉ የምናወራ ከሆነ አጥያት ውስጥ ልንገባ እንችላለን። وقد قال صلى الله عليه وسلم كفى بالمرء اثما ان يحدث بكل ما سمع كفى بالمرء اثما سو يولى وانجلي بقوال ان يحدث بكل ما سمع የሰማውን ሁሉ መናገር ራሱ ብቻውን በቂ ነው ወንጀለኛ እንዲባል አخرجه مسلم ኢማሙ ሙስሊም ዘገቡ ሰሂህ ዘገባ ነው ማለት ነው። እና እንደውም የሰለፍ ወይም ደግሞ የጥንት ሊቃውንቶቻችን ምን ይላሉ? لا يكون اماما من حدث بكل ما سمع የሰማውን ሁሉ የሚያወራ ሰው ኢማም መሆን ራሱ አይችልም። ለኢማምነት ብቁ አይደለም አይገባውም ብለዋል። እና ንግግራችን ቁጥብ ይሁን የሰማነውን ሁሉ አናውራ እናጣራ። የማይመለከተን ጥቅም አልባ በሆነ ነገር ላይ አለ ተባለ የሚባሉ ነገሮችንም እንራቅ። አላህ ይወፍቀን። ኢማሙ ነዋዊ رحمه الله رياض الصالحين ላይ ምክር ሲሰጡ ምን ይላሉ? اعلم اوك تردا انه ينبغي لكل مكلف لاكل متن يدرس وندمنا اهت يونه ሁሉ በጠቅላላ ሊያውቅ ይገባዋል። አን يحفظ لسانه عن جميع الكلام ملاسون ከነግግሮች ሁሉ መቆጠብ አለበት። الا كلاما ظهرت فيه المصلحه ጥቅም ያለው ንግግር ካልሆነ በስተቀር ملاسون ياس ومتى استوى الكلام وتركه في المصلحه فالسنه الامساك عنه እንደውም መናገሩም ዝም ማለቱ እኩል የሆነበት ጊዜ ላይ ራሱ ተወዳጅ ሆነው መስመር መተው ነው ከመናገር መናገር በላጭስ ካልሆነ ድረስ። ለምን? لانه قد ينجر الكلام المباح الى حرام ጉዳዩ መናገሩ የተፈቀደ ቢሆንም ቀስ ብሎ حرام ወደ ሆነ ነገር አው مكروه ወይም ወደ ተጠላ ነገር ሊጎትተው ይችላል ባለቤቱ። وذلك كثير في العاده ይሄ ደግሞ በልምድም የታየ ነገር ነው። والسلامه لا يعدلها شيء ታዲያ ከዚህ ሁሉ ሰላም ነፃ መውጣት ምን የሚስተካከለው ነገር ይኖራል? ምንም አይኖርም። ኢማማችን ኢማሙ ነዋዊ ረሂመሁላህ የኢማሙ ሙስሊም ሻሪህ ገልጸው ታል ማለት ነው። ሁለተኛ የአላህ መልእክተኛ የጠሉት ነገር ከፍረተ ሱአል ጥያቄ ማብዛት። ምንድነው ጥያቄ ማብዛት? ሁለት ተፍሲር ተሰጥቷል። አንደኛው ተፍሲር ከተሰጠው ውስጥ السؤال عن الامور التي لا تدعو الحاجه اليها فيكون النهي عن التكلف بالمسائل ምንም ለጉዳዩ ሰው የሆነ ማያስገድደው ለሱ አስፈላጊ ያልሆነን ጥያቄ ማንሳት ጥያቄ ማብዛት ሲባል። ምክንያቱም ጥያቄ በሁለት ይከፈላል። አንደኛ السؤال تعنت وتكلف ይባላል። ያመጸኝነት የንብተኝነት ጥያቄ አለ። ለምን እንዴት የተቃውሞ አይነት ይዘት ያዘለ ልክ እንደ በኒ እስራኤሎች ማለት ነው። እንዲህ አይነቱ የተከለከለ ተብሎ ይከፈላል። ግን سؤال تعلم ሁለተኛው part የማወቅና የመረዳት ጥያቄ ከሆነ وهذا امر الله به الله ያዘዘው ነው በቅዱስ ቃሉ فاسالوا اهل الذكر ان كنتم لا تعلمون ማጠውቁ የውቀት ባለቤቶችን ጠይቁ ብሎ። ስለዚህ እዚህ ቦታ ላይ ጥያቄ ማብዛት ሲባል ምንም ለጉዳዩ አስፈልጎት የሌለንና ከራሳችን ህይወት ጋራ የማይገናኝ እውቀትን የማይጨምር አይነት ነገር መጠየቅ ነው አንደኛው የተሰጠው ተፍሲር። التفسير الثاني ሁለተኛው ትርጓሜ ወይ ማብራሪያ ደግሞ ከፍረተ ሱአል ማለት አይ ሱአሉል ማል ንብረትን መጠየቅ ሰዎችን መለመን ገንዘብ ዋካቹ ስጡኝ ብሎ ማብዛት ነው። ይሄም ጥሩ አይደለም። ሶስተኛ ወኢዳዓተ ልማል ንብረትን ማባከን ንብረትን ማባከንም የአላህ መልእክተኛ የጠሉት ነገር ነው። አላህ በቅዱስ ቃሉ ولا تبذر تبذيرا ማባከንን አታባከን ان المبذرين كانوا اخوان الشياطين وكان الشيطان لربه كفورا አባካኞች የሰይጣናት ወንድሞች ናቸው ይላል። ሸይጣን ደግሞ ለጌታው ከሃዲ ነው። የሚያባክኑ ሰዎች የሰይጣናት ወንድም ናቸው። ረዳት ማለት ነው። እሱም የሚፈልገውን ነገር የሚያሳኩ የሚያከናውኑ ናቸው። ስለዚህም ሰይጣን ከሃዲ ነውና ጌታውን የካደ ስለሆነ በሱ መስመር አትሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ እንደተናገሩት لن تزول قدم عبد يوم القيامه حتى يسال عن 40 بلوال يا ادم ልج ኮቴ አራት ነገሮችን ተጠይቆ እስኪመለስ ድረስ በፍጹም አይንቀሳቀስም ማለት ذكر منها النبي صلى الله عليه وسلم عن ماله من اين اكتسبه وفيما انفقه كان ذكرته يا الله መልእክተኛ አንዱን ሲገልጹት ምናሉ ስለ ንብረቱ ይጠየቃል ሁለት ጥያቄ من اين اكتسبه ከየት አገኘው ይሄን ንብረት ሁለት ወፊን አንፈጣ በምን ጉዳይ ላይ አዋልከው እንዲህ አይነት ጥያቄ ካለበት ንብረትን ማባከን በሸሪዓችን አላህ የተለው ክልክል ተግባር ነው። ማባከን ሲባል እንግዲህ ተቃሚ ላልሆነ ነገር ማዋል ማለት ነው። ሶስተኛ ሌላ ቀጣይ ደግሞ አሁን ሁለተኛውን የነብያችን ሰለላሁ ዐለይሂ ወሰለም ሶስትዮሽ አግኝተናል። ሶስተኛ ሐላወተ ኢማን የኢማንን ጥፍጥና አስመልክተው ደግሞ የነገሩን አንደኛው አላህም ይወደውን ብለናል ሁለተኛ አላህም ይጠላቸዋልን ሶስተኛ ስለ ኢማን ጥፍጥና ሲናገሩ ከሶስትዮሽ ጋራ አያይዘው ነግረውናል። خرج البخاري ومسلم في صحيحهما عن انس بن مالك رضي الله عنه عن النبي صلى الله عليه وسلم قال بخاري و مسلم بزغبوت زغبا انس بن مالك رضي الله عنه داستلالفلن يا الله من الثنيا عندهم ثلاث من كن في ثلاث نغروت يتغنيوبت سو بوستو ثلاث نغر يتغنيوبت سو وجد بهن حلاوه الايمان السم بالذي ثلاث نغروت يايمانن طفطنا اغنيتوال بوست نغروت سبب የኢማን ጥፍጥና አገኘ ምንድናቸው እንደዚህ ሶስት ነገሮች የሚገኙበት አንድ አን يكون الله ورسوله احب اليه مما سواهما አላህና መልእክተኛው ከተቀሩ ነገሮች ሁሉ በልጠው መወደድ አለባቸው ከምንም ነገር በላይ ከተቀሩት ሁሉ ከነሱ ውጭ ማለት ነው በልጠው የተወደዱ ከሆነ የኢማን ጥፍጥና ያገኛል። ሁለት وان يحب المراه مسلم وندم ويهت ليود نو لا يحبه الا لله سيودو كل الله برو انجي لليلا لا يودو يهن كارج يايمان طفطنان ياغينال 3 وان يكره ان يعود في الكفر ودكهدت هوت مملسن ليطلا نو بعد ان انقذه الله منه الله كذا نجر كترفوا بهالا መመለስን መጥላት አለበት ከማ ይክረሁ አይቅደፈ في النار ልክ ሰዓት ውስጥ መነከረን መወርወረን እንደሚጠራው። ይሄን ሶስት ነገር ያላህ መልእክተኛ አስተማሩ። እንግዲህ በዚህ ሐዲስ ላይ ኢማን ጥፍጥና እንዳለው እንረዳለን። ኢማን ያላቸው ሰዎች ፊል እንደሚያደርጉት ሴንስ አድርገው የሚቀምሱት ነገር መሆኑን ከዚህ ሐዲስ መረዳት ይቻላል። አላህ ይወፍቀን። ስሜቱ ውስጣችን ከሌለ ፊልም ማናደርግ ከሆነ ኢማናችንን ነው መጠየቅ ያለብን። ችግር አለብን ማለት ነው። ካልሆነ ኢማንን ሰው ሴንስ ሊያረጋው የሚችል ነገር ነው። ፊል ማድረግ ይችላል ነው። በደንብ አድርጎ ፊል ሊያደርገው ይችላል። በተለይ እዚህ ሐዲስ ላይ ሶስት ነገሮች ተነግረውናል። አንደኛ አላህና መልእክተኛው ከተቀሩ ነገሮች ሁሉ በልጠው መወደድ አለባቸው። የተቀሩ ነገሮች ከተባለ ከአላህና ከመልእክተኛው ውጪ ያለው ማለት ነው። ስለዚህም وقد ذم الله في القران الكريم من قدم محبه شيء على حب الله ورسوله صلى الله عليه وسلم አላህና ከመልእክተኛው በላይ ሌሎች ነገሮችን አስቀድሞ ያፈቀረን ሰው በቅዱስ ቃሉ ሲያወግዛቸውና ሲወቅሳቸው እንመለከታለን። ጌታችን قال تعالى بسوره التوبه قطر 24 እንደተናገረው سوره التوبه قطر 24 ላይ እንደተናገረው قل بلاچو ان كان اباؤكم وابناؤكم واخوانكم وازواجكم وعشيرتكم አባቶቻችሁ ከሆኑ እንዲሁም ልጆቻችሁ ወንድሞቻችሁ ሚስቶቻችሁ ዘመዶቻችሁ واموالن اقترفتموها يسبسباتችሁት ያከማቻችሁት ገንዘባችሁን ወትጃራቱን تخشون كسادها መክሰሯንም የምትፈሯት ንግዳችሁ የሆኑ ከሆነ ومساكن ترضونها በጣም የምትወዱት የመኖሪያ ቤታችሁ ቪላም ይሁን ጂ ፕላሶች እነዚህ ሁሉ የሆኑ ከሆነ من احب اليكم እናንተ ዘንድ በጣም የተወደዱ ከሆነ من الله ورسوله كالله هناك ملكتኛው በልጠው وجهاد في سبيله በአላህ መንገድ ጠላትን ከመታገል እነዚህ ነገሮች በልጠው የሚወደዱ ከሆነ ወተረባሱ ወሉም በሊያውስ ተጠባበቁ حتى ياتي الله بامر الله يسن تعزاز بتغوار اسكيامتا درس تتبارك والله لا يهدي القوم الفاسقين الله مصنيا حزبوتين ود حق غدانا ايمراچون يلا سلازي ازي لا انغدي من نمارالن بتلي سبات نغروج تتقسوا الله انا ملكتنياون كنزي كسبات نغروج اسبلطان انودالن وي عند اباؤكم تبروال اباطوچاچو سيل اناتنا اباتم بيلو يغبال ከናትና ከአባት በላይ አላህና መልእክተኛው የበለጠ ይወደዳሉ ወይ? ሁለተኛ واخوانكم وابناؤكم ልጆቻችሁ ተብሏል። ከልጆቻችሁ በላይ ነው ወይ መጥቶልኝ? ሶስተኛ واخوانكم ወንድሞቻችሁ ወንድምና እህት ማለት ነው። አራት وازواجكم وازواجكم የትዳር አጋሮቻችሁ ሚስቴ ወይም ባልሽ እነዚህ። አምስት وعشيرتكم ዘመዶቻችሁ። ስድስተኛ واموال اقترفتموها يسبسباتحوت نبرتاچو ياكبتاچوت حابتاچو سبات وتجاره تخشون كسادها مكسران يمتفرات يونا نغداچو سمنت ومساكن ترضونها بطان متودت منوريا بيتاچو انزيه نغروچ كله بلاي اللهنا ملكتنياو قدميا ليسطاچا يغبال كالتودده چغرال اهونم በዚህ መልኩ ነው ለነረዳ የሚገባው። ከነዚህ ከሶስት ነገሮች አንደኛው የኢማንን ጥፍጥና በውስጡ መቅመስ የሚችለው አላህና መልእክተኛውን ሁሉ ነገር በላይ አብልጦ የወደደ ነው። قال عبد الله بن هشام عبد الله بن عمر بن الخطاب ታብነ ጀ አላህ መልእክተኛ ይዘው ነበር فقال له عمر عمر مساچون አላቸው يا رسول الله عليه الصلاه والسلام انت الله መልእክተኛ ሆይ لانت احب الي من كل شيء الا من نفسي يا ላቸው ሶማለት ለኔ ከሁሉ ነገር በላይ በልጠው የተወደዱ ናቸው ከነፍሴ በስተቀር አላቸው ከራሴ በስተቀር ከምንም ነገር በላይ አብልጬ ነው የምወደው አላቸው قال النبي صلى الله عليه وسلم يا الله ملكتني امالوت لا فصوم ايهونم والذي نفسي بيده نفسي بجو بهونهو جيتا والله منالو حتى اكون احب اليك من نفسك كراسه كنفسي ياهم بلاي بلچه اسك ود الدرس ايمان بوسط هاي غبا ما ايهونم مالت وقال له عمر عمر مالاتشو ساتشون فانه الان والله لانت احب الي من نفسي አሁን ግን ወላሂ በጌታዬ ምላለው ከነፍሴም በላይ እርሶ ተወደዋል ልቤ ውስጥ ገብተዋል ሲላቸው فقال النبي صلى الله عليه وسلم الان يا عمر اهن لو ايمان بوسته يغبوا بمعنى الله ملك تنيا لعمر مسكر الله تنسد البخاري يذكره صحيح يذكره نو معناتنا لذلك كمن من غير بلاي ساتشو مورد عندهم لا يؤمن احدكم حتى اكون احب اليه من ولده ووالده والناس اجمعين بلوا البليل حديث كنا انت وسط انداچو علامنن علامنن علامنن بلوا مان اني سوزند كنفسو بولاجوچو كلجوچوم اتقالاي كسوچ كله بلچي اسكود درس اسكود درس بلوا الله انا ملكتنيو كمنن بفي قدناي يمسطاتچو ناتچو اني غارناچو وندم ملكوچ حقيقه متاسبه او مهونم يالبت لوجيكالي سونو ከጌታችን ከአላህ ብንነሳ የመልካም ነገሮች ሁሉ ምንጭ እሱ ነው። እኛ የምንወዳቸው እንንሳሳላቸው እያንዳንዱ ነገር በፍቅር አይን የምናያቸው ነገር ሁሉ ምንጩ ጌታችን አላህ ነው። ቤተሰብን ነው መወደው ከተባለ ቤተሰብህን ቤተሰብ አድርጎ ማን ሰጠህ? እናትህን እናት አባትህን አባት ወንድሞችህን እናቶችህን ወንድምና እህት አድርጎ ማን ሰጠህ? ምን ጥያቄ ይነሳል? ወይ ደሞ ራሱን የሚወድ ከሆነ ሰውነቱ ላይ ያለውን መልካም ጸጋ የሚወድ ከሆነ ማን አስገኘ ይሄን ቅርጽ ማን ሰጠ? እያንዳንዱ የሰውነት ብልቶቻችንን ቆጥረን አይን አፍንጫ እያልን ብንጣራቸው ሁሉም የጌታችን የአላህ ንብረቶች እንጂ ሌላ የማንም አይደሉም። እሱ ራሱን የሰጠ ወይም በዚህ ምድር ላይ ያሉትን ነገሮች ሀብቶችን ምትንቀሳቀስባቸውንም ከሆነ እሱንም አላህ አይደለም ወይ ያስተማረ ያለው? አላህ አይደለም እየሰጠህ ያለው? አላህ በሰጠህ በዘረጋልህ መሬት እየተንቀሳቀስክ አላህ በፈጠራቸው ብረቶች እየተጠቀምክ መንቀሳቀሻ ማኪናዎችን ሌሎችንም የቴክኖሎጂ ምርቶች እየሰራ እንዴት ከጌታህ በላይ ትወዳቸዋለህ? የሁሉ ነገር ምንጭ አላህ ነው። ስለዚህ ከምንም በፊት ሊወደድ የሚገባው አላህ ብቻ ነው። እንዲሁም መልእክተኛው ለምንድነው ነብያችን አለይሂ ሰላቱ ወሰለም ከሁሉ በላይ የምንወዳቸው? ለጀነት መግቢያ ዋስትናችን ለጀነት መግቢያ ብቻኛው በራችን እሳቸው ስለሆኑ ከጌታችን ረህመት ቀጥሎ የኢስላም ብርሃን እንዲደርሰን ከጨለማ ወደ حق እንድንወጣ ሰበብ ሆነው የተላኩት ረህመቱን ለዓለሚን እሳቸው ናቸው። በእሳቸው ሰበብ ኢስላም ደረሰን በእሳቸው ሰበብ حق በራል። ስለዚህ ከናትም ከአባቱም በላይ ያስፈልጉናል። አኺራም ላይ በጭንቁ ጊዜ አላህ ከተቀበለን አምላካችን አላህ ወዶ ከፈቀደልን ሸፋዓ ብለን ተስፋ እናደርግም የሳቸው ሸፋዓ ነው። አላሁመ ሸፊዕና ፊ አላህ ወሳቸው ሸፋዓከ ምትቀሙ ባሮች ያደርገን። የዛኔም উম্মቴ በማለት ስለኛ የሚጨነቁበት ቀን ነው። አላህ ከፈቀደልንም በሳቸው ሸፋዓም እንድንጠቀም የሚረዳን ይሄው የሳቸው ሸፋዓ ነው። ያባቴ እናት እንዳትል የውመ ይፍሩ المرኡ من اخيه وامه وابيه وصاحبته وبنيه تبلغ يزان غزي سو كوندم كهتو كلجوچو كميستو كابات كناتو يمشيشبت كنو اندوم باندا ديس لا يتنغره نغر الله اباتي قيامه كن يمطانا لجن مين يلوال باباتنت حق جي حالو زاري كزي كن چنقندن اباك عند حسنات ستن يلوال ابات سلا لجو ايچنق ميزان دي زاري لي لراب انت بلالي تگبلي سيرو ينبروت የዛኔ ይገለበጥና አባካ እንዳሰናት ስጠኝ መልርፍበት ባባትነት አቀ ይጃሉ ልጅም ይቀለበስና እኔ በልጅነት አቀ አባቴ ሆይ በልጅነት አቀ ሆነብ በልጅነቴ አቀ ይጃሉ አባካ ሐሰናት ስጠኝ መልካም ስራዬ ከፍ የሚልበት ብሎ ይጠይቃዋል። እሳቸው ግን የኔ উম্মት ይያሉ የምንነሱ ያላህ መልእክተኛ ናቸው። አልহামዱሊላህ እሳቸው উম্মት ያደረገን አላህ ስለዚህ ከምንም በላይ ቀድሚያ ሊሰጣቸው ይገባል። ከምንም በላይ መሆንም ያለበት ያ ነው። አላህና መልእክተኛውን ታዳ ከምንም በላይ አስቀድመን መውደዳችንን እንዴት እናውቃለን? እንዴት እናረጋግጣለን? ከተባለ ያዘዙንን በመታዘዝ የነሱን ትእዛዝ ከማንም በፊት ማስቀደም ከነሱ ትእዛዝ የሚጋጭ የሌላ የምንወደው ነገር ካለ ወደ ጎን መጣል ወላጆችም ይሆኑ ወይም ሌሎች አካላቶች አንድ ነገር ታዘን ነፍስያችንን ፈልጋው አላህና መልእክተኛው የሚጠሉት ከሆነ ለነሱ ቅድሚያ ሰጠን ያንን ነገር መተው ነፍስያችን ደሞ የሚጠላውን ነገር አላህና መልእክተኛው አዘውን ከሆነ ያንን ነገር ሰርቶና ተግብሮ መገኘት አላህና መልእክተኛውን ከምንም ነገር በፊት አብልጦ መውደድ ባጭሩ ይሄን ይመስላል ሁለተኛው የኢማን ጥፍጥና ይገኛል የተባለው አን ይሁብል መርአ ላ ይሁብሁ ኢላ ሊላህ አንድ ሙስሊም ወንድሙን ወይ እህቱን ሊወድ ነው ሲወድ ግን ለአላህ ብሎ እንጂ ለሌላ አይደለም ብለዋል አንተ መሐመድን ለምንድን ነው የምትወደው አንቺ ከድጃን የምትወጃት ለምንድን ነው ስለ ቅርጽ ወይ ስለ መልክ ወይም ስለ ቸርነት ወይም ስለ ሌላ አይደለም ለአላህ ብሎ መውደድ ማለት ሙስሊም ያላህ ባሪያ ስለሆነ ስለሆነች አላህን ስለሚገዙ ለአላህ ስለሚሰግዱ በዲን الاسلام በላ ኢላሀ ኢላላህ ስለተሳሰርን ብቻ ያ ከሆነ ሐቂቃ ለአላህ ብሎ መውደድ የሚለው ትክክለኛ ትርጉሙ ይሄ ነው ለአላህ ብሎ መውደድ የስጋ ዝምድና ስላለን መሆን የለበትም በንግድ ስለምንገናኝ መሆን የለበትም የትምህርት ቤትና ወይም ደግሞ የሰፈር ጓደኛ ስለሆነን መሆን የለበትም ምንም አይነት መድራዊ ጥቅም ሳይኖርበት ነገር ግን አላህን የሚያመልኩ ለአላህ የሚደፉ ለአላህ የሚሰግዱ ያአላህ ባሪያዎች ስለሆኑ ብቻ ደስ ብሎን የምንወዳቸው ከሆነ እነዚህን ሰዎች ለጌታችን ለአላህ ብለን ወደናቸው ለምን አላህ እንዲህ አይነት ባሪያዎችን ይወዳል ለሱ የሚደፉ ባሪያዎችን ከወደደ እኛም እሱን ይወዳቸው ምንወድ ከሆነ ለሱ ብለን ወደናል አልሆነ የናተህ ልጅ ለምን ትወዳለህ ሲባል የናተህ ልጅ ስለሆነ ከሆነ እዛ ላይ ብቻ የሚቆም ከሆነ ይሄ ለአላህ ብሎ መውደድ አይባልም ሰፋ ማለት አለበት ስለዚህም በሌላ ሐዲስ ነብያችን አለይሂ ሰላቱ ወሰለም ምናሉ من احب لله ለአላህ ብሎ የወደደ وابغض لله ለአላህ ብሎ የጠላ ለምን የናተህ ልጅ አይሆን واعطى لله ለአላህ ብሎ የሰጠ ومنع لله ለአላህ ብሎ የከለከለ فقد استكمل الايمان በርግጥ ኢማኑ ሞልቷል رواه ابو داود ابو داود የዘገበው صحيح ዘገባው نعم لنفسياتنا سميت تكتلن ويم لتقم وين ليلى ነገር ሳይሆን ለአላህ ብሎ መውደድ የሚባለው በዚህ መልኩ መታየት አለበት ብዙዎቻችን ችግር አለብን ለዱንያ ብለን ነው የምንዋደደው ወይ ለሌላ ነገር የመሳሰሉት አሉ አላህ ነጃ ይበለን አሁንም የምንዋደደው በዚህ ውስጥ ያለን ከራሳችንን ጀምር ኢንተርፌስ ውስጥ ያለን ወንድምህቶች ምንድነው እንደሚያዋደደን ሞኖም ተቸገረ ሲባል የኛ ችግር መስሎ የሚሰማን ለምንድነው ከሞኖም ወንድማችን ጋራ የሚያገናኘን ነገር ምን አለ ብለን ራሳችንን መጠየቅ ነው ምንም የሚያገናኘን መድራዊ ጥቅም የለም እንደው ሙስሊም ወንድማችን መሆኑን በዚህ ሩም ውስጥ ስላገኘ ነው ስለዚህ ይሄ አላህ ባሪያ ለምን ተቸገረ ብለን እኛም አብረን እንቸገር ከሆነ እንዲህ አይነት ስሜት ውስጣችን ካለ የዛን የመልሱን እኛው መስጠት እንችላለን ካልሆነስ ሌላ ምንድነው ብሎ መጠየቅ ነው ስለዚህም አላህ ለአላህ ብለን ለረሱልን የምንወደድ ባሪያዎች አይደለም ሶስተኛ وان يكره ان يعود في الكفر ወደ ክህደት መጥላትን ደግሞ መመለስን መጥላት አለበት بعد ان انقذه الله منه كما يكره ان يقذف في النار الله كان قاؤ كاترفوا በኋላ ለከሳት ላይ መጣልን የሚጠላውን ያክል ወደ ክህደት መመለስንም መጥላት አለበት ይሄ ነው ከአማኞች የሚጠበቀው ኩፍር ሊጠሉ ይገባል ክንያቱም አላህ በረህመቱ ደርሶልን ሙስሊም ባሪያዎቹ አድርጎናል አልহামዱሊላህ ሙስሊም አድርጎ ይግደለን ወደ ኩፍር ህይወት መመለስን እጅግ በጣም ልንጠላው ይገባል እንደ ኩፍርና እንደ ሽርክ ወይም ከዲን الاسلام ውጪ እንዳለ የጥመት ጎዳና የምንጠላው ምንም ነገር መኖር የለበትም ከሁሉ በላይ ሊጠላ የሚገባው የኩፍር ህይወት ነው እንዴት ነው የምትጠላው ተብሎ እንኳን ግለሰቡ ሲጠየቅ ልክ እሳት ውስጥ መወርወርን የምፈራውን የምጠነቀቀውንና የምጠላውን ያክል ነው ብሎ መግለጽ እስኪችል ድረስ ማለት ነው ስለዚህም ወደ ኩፍር ህይወት መመለስን እጅግ በጣም ሊጠላ ይገባል እነዚህን ያደረገ ሰው የኢማን ጥፍጥና በውስጡ ተገኛ ኢማን ጥፍጥና አገኘ በማለት ስለዚህ ሶስት ነገር ነቢያችን አለይሂ ሰላቱ ወሰለም ተናገሩ ማለት ነው አራተኛ ብዬ ልቀጥል መሰለኝ الثلاثيات الرابعه ሌላው የነብያችን አለይሂ ሰላቱ ወሰለም ሶስትዮሽ ምንድነው አራተኛው ምን ወዳኢፍል ጁሙዓ የጁሙዓ ስነ ምግባራትን አስመልክተው የነገሩን ከሶስትዮሽ ጋር የተገናኘ ነገር ስለ ሶስት ነው ያላህ መልእክተኛ የሚነግሩን ከጁሙዓ ስነ ምግባር ጋር አገናኝተው عن أبي سعيد الخدري رضي الله عنه قال قال النبي صلى الله عليه وسلم أبي سعيد الخدري إن استلفوا نبياتنا عليه الصلاة والسلام اندهم ثلاث حق على كل مسلم بياندان بمسلم لاي صوست حق وشربت لفتصماتشو يميقب قال عندنا الغسل يوم الجمعة يجمع كان متاتبا قلت والسواك مفاكان متكم صوستنا ويمس من طيب إن وجد ويمس من طيب شتونم لتكم إن وجد كاقنيا شتونم تتكمو لوطابلو نبياتنا عليه الصلاة والسلام بجمعة كنوست مفز أرسل اللبت አደብ ነግረውናል ማለት ነው። ከሶስትዮሽ ጋራ ይገናኛል ማለት ነው። ሶስት ሶስት ስለሚለው ነው። አንደኛው ምንድነው? አልጉስ ስጥበትን በተመለከተ ነው። ያው አሁን ስለ ህክሙ አናወራም። በዑለማዎች መካከል خلاف አለው። የጁሙዓ ቀን መታጠብ ዋጅብ ነው ወይስ ሱና ነው የሚላል። ቁም ነገሩ ዋጅብም ሆነ ሱና አሁን ስለ አህካሙ ሳይሆን የምናወራው በጁሙዓ ቀን መተግበር የሚገባው የጁማአ ሐቅ መሆኑን እንድናየው ብቻ ነው። ይሄ አንደኛው ነው ማለት ነው። በሌላ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም አቢ ሰዒድ አልኹድሪ ራሱ ባስተላለፈው ዘገባ እንዳስተማሩት الغسل يوم الجمعه واجب على كل محتلم ብለዋል። ቡኻሪና ሙስሊም በዘገባው ሰሂህ ዘገባ የጁማአ ቀን መታጠብ ለአቅመ አደም ወይም ለአካለ መጠን በደረሱ ሙስሊም ወንድሞች እና እህቶች ላይ ግዳጅ ነው ማለት ገልጸዋል ማለት ነው። ዋጅብ ነው። በሌላ ሐዲስ ደግሞ አብዱላህ ኢብኑ ዑመር ወስተላለፉት የአላህ መልእክተኛ اذا اراد احدكم ان ياتي الجمعه فليغتسل ከእናንተ ውስጥ አንዳችሁ ወደ ጁሙዓ ሊመጣ ካሰበ ይታጠብ ብለዋል። አንድ ይሄንን ነው። ሁለት አስሲዋክ ሁለተኛው ከጁሙዓ አዳቦች ከጁሙዓ ስነ ምግባሮች ሲዋክ መፋቂያን መጠቀም። ይሄም በቡኻሪና ሙስሊም በዘገቡ ሰሂህ ዘገባ ነብያችን ሰለላሁ ዐለይሂ ወሰለም ለውላ አን አሽቅ አላ উመቲ উመቶቼን ያስቸግራቸዋል ብዬ ባላስብ ኖሮ ለአመርቱሁም ቢሲዋክ ማዓ ኩል ሶላህ ከእያንዳንዱ ሶላት ጋራ መፋቂያን ማብሬ ያዛቸው ነበር። እንግዲህ በእያንዳንዱ ውዱ ቦታና ሶላት ቦታ ላይ ምን አለ ማለት ነው? ሲዋክን መጠቀም የተወደደ ተግባር ነው። እንደውም ግዳጅ አደርግባቸው ነበር ይቸግራቸዋል ብዬ ነው እንጂ በእያንዳንዱ ሶላት ሲዋክ ወይም መፋቂያን አዛቸው ነበር። وثبت عن عائشة رضي الله عنها ان النبي صلى الله عليه وسلم قال السواك مطهرة للفم مرضاة للرب عائشة يا نبياتنا عليه الصلاة والسلام قالت بيت ام المؤمنين يمؤمنان الناس باستلالفتشلن زيدوا دغمو ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ? አስሲዋኩ መጥሃረቱ ሊልፈን ሲዋኩ ወይም ደሞ መፋቂያ አፍን ያጸዳል። ሽታ አፍን ያጸዳል። መርዳቱ ሊረብ አላህ ዘንድ ደሞ ያስወድዳል። አላህን ውዴታ ያስገኛል። ረዋሁ ነሳኢ። ስለዚህም መፋቂያን መጠቀም ወነብዩላህ ሰለላሁ ዐለይሂ ወሰለም ካነ ኢዛ ደኸለ ቤተሁ በደአ ቢሲዋክ كما قالت عائشة رضي الله عنها في صحيح الإمام مسلم ነቢያችን ሰለላሁ ዐለይሂ ወሰለም ወደ ቤታቸው ሲገቡ መጀመሪያ የሚጀምሩት በመፋቂያ ነበር ብለዋል። ጥሩ ሽታን ለባንተ ቤቶቻቸው ለማካፈል ማለት ነው። ስለዚህም ሁለተኛው ሐቁ በጁሙዓ ጋር የተያዘው የቀደሙ መፋቂያ መጠቀም ነው። ብዙ መፋቂያዎችን በተመለከተ በብዙ ቦታ የተነገሩ አሉ። ኢንሻአላህ ሌላ ጊዜ ልናየው እንችላለን። ሶስተኛው ደግሞ ወየመሱ ሚን ጠይቢን ኢን ወጀድ ሽቶን ተቀብቶ ደግሞ መውጣት ያንን ካገኘ ማለት ነው። ያንንም ካደረገ ተወዳጅ ነው። ነብያችን ሰለላሁ ዐለይሂ ወሰለም حبب الي من دنياكم الطيب والنساء ብለዋል። ከዱንያ ጸጋዎች ወይም ከዱንያዎቻችሁ ውስጥ እኔ ዘንድ በጣም ተወዳጅ ከሆኑት ሽቶና ሚስቶቼ ናቸው በማለት ያላህ መልእክተኛ ያንን ተናግሯል ማለት ነው። ጌቶችን ባይመለከትም ህጉ ማለት ነው። አሁንም ያው ወደ አህካም ውስጥ አንመጣም፣ ሱላሲያት የሚለውን ብቻ ለመማር ነው። ጌቶቻችን ባይመለከትም የአላህ መልእክተኛ የተናገሩት ሶስት ነጥቦች አሉ ማለት ነው። እዚህ ቦታ ላይ ኦኬ الثلاثيات الخامسة أمستنيا يا الله ملكتنيا سوستيوش عن أبي هريرة رضي الله عنه عن النبي صلى الله عليه وسلم أنه قال أبي هريرة واصطلع له حديث يا الله ملكتنيا أنبيها ثلاث دعوات مستجابات الدعاء المستجاب نهدم وتكبينت سيلا شو دعاء بتملكتها ተቀባይነት ስላላቸው ዱዓዎች ነው የሚያወራው። ፈላሱ ዱዓዋት ሙስተጃባት ሶስት ለመናዎች ወይም ሶስት ዱዓዎች ተቀባይነት አላቸው። ላ ሸከ فيهن ምንም ጥርጥር የለውም ብለዋል አላህ ወለፈኛ። ምንም አንደኛ ዱዓወቱ ወልድ የወላጅ ዱዓ የወላጅ ጥሪ ተሰሚነት አለው ወላጅ። ሁለት ወዱዓወቱ ሙሳፊር የሙሳፊር ልመና የሙሳፊር ጥሪ። ሶስተኛ ወዳዕወቱ ለመዝሉም የተበዳይ ልመና በበዳዩ ላይ የሚያደርገው ማለት ነው ልመና። ሶስቱ ሸክ የሌላቸው ናቸው። الدعوه الاولى التي يستجيب لها ربنا دعوه الوالد لنا امين الله يطبقك ጌታችን አምላካችን አላህ ከሚቀበላቸው ጥርጣሬ ከሌለባቸው የልመና መንገዶች ከነዚህ ከሶስቱ አንዱ የወላጆች ልመና ብለናል። ወልዋሊድ አልአብ ወልኡም ወላጅ ሲባል አባትም እናትም አብረው ነው የሚካተቱስ። يستجيب الله لدعوتهما الله ينسى لمنا يتقبلال سواء كانت الدعوه للولد او كانت عليه ለመናቸው ለልጃቸውም ይሁን በልጃቸውም ላይ ይሁን በሁለቱም መልኩ ተቀባይነት አለው። ለልጃቸው ሲባል ጥሩ ነገር ማለት ነው፣ በልጆቻቸው ላይ ሲባል ደግሞ መጥፎ ነገር ማለት ነው። በሁለቱም ተቀባይነት አለው። የነሱ ዱዓ ተቀባይነት እንዳለው ከዚህ እንረዳለን ማለት ነው። لذيهم امام مسلم بزغبو صحيح زغبا نبياችን صلى الله عليه وسلم من بلوال لا تدعوا على انفسكم بنفساتو لاي ترين لمنان اتابزو ولا تدعوا على اولادكم ولجوجاتو لاي نذيو ولا تدعوا على خدمكم باغلغاوچاتو لاي ولا تدعوا على اموالكم بنبرتوچاتو لاي دعاء اتادرغو لا توافقوا من الله ساعه يسال فيها عطاء فيستجيب لكم ምናልባት አንድ ሰዓት ተኖራለች ዱዓ ተቀባይነት አላት ተብላ የተገደበች ከዛይ ሰዓት ጋር ተጋጠሙና እንዳጋጣሚ ስትለምኑ ዱዓችሁ ተቀባይነት አግኝቶ ያ ነገር አደጋ ውስጥ እንዳይከታችሁ አትለምኑ። በዚህ መልክ አትጥቁ ብለዋል አخرجه مسلم مسلم የዘገበው ዘገባ ነው ማለት ነው። ስለዚህ የወላጆች ልመና መቅበል ከሆነ እንከኛ ምን ይተበቃል ከተባለ ወላጆቻችንን ማስደሰታለን በንግግርም በተግባርም በሞራልም በመሳሰለው ነገር ወላጆቻችንን አስደስተን ዱዓቸው እንዳይለየን ማድረግ አለብን። የአላህ መልእክተኛ የነገሩን ሐቅ የአኺራንም የዱንያችንንም ጉዳይ ዱዓ እንዲያደርጉልን በዱዓቸው ወላጅ የሆነውንም ለልጆቻችን ዱዓ ማድረግ እኛም ወላጆች የሆነን። ብዙ ጊዜ ወላጆች ሲባል ተዝም ይላል የሸመገሉት አባትና እናቶች ነው አይደል? እኛ አግብተን ሁለት እንወልድና ራሳችንን ራስተን ለወላጆቻችን ነው ተዝም ይላል ራሳችንን እንተወዋለን። እኛም ከወለድን ወላጅ ነን። ስለዚህ ወላጆቻችንም ለኛ ዱዓ እንዲያደርጉልን እንደምንለምነው ሁላ እኛም ለልጆቻችን አላህ እንዲያሳድጋቸው በዲን አልኢስላም ቀጥ እንዲያደርጋቸው። ምናልባት የተላንት ህይወታችን እኛ ተበላሽቶ ከነበር ያ ነገር በእኛ በልጆቻችን እጣ ላይ እጣ ፈንታው እንዳይደርሳቸው አላህን አጥብቀን መለመን፣ በህይወት ያሉ ወላጆቻችን ካሉ ደግሞ እንደዚሁ ዱዓ እንዲያደርጉልን መጠየቅ ይሄንን ማድረግ አለብን። እና ይሄንን ያው አንደኛው ነጥብ አይተናል። አንዴ ተፈቆኝ አፎን አራ በራሱ ያምልኮ ስፍራ ላይ ዒባዳ ማድረግ ጀመረ። ፈካነት فيها فاتته امه فكان فيها እዛ ላይ በነበረበት ጊዜ فاتته امه وهو يصلي እየሰገደ ያለ እናቱ መጣ فقالت عليك يا جريج انت جريج ابن اطراچ فقال يا ربي امي وصلاتي ጌታዬ ወይ እናቴና ቤት ልበል ወይስ ሶላቴን ልቀጥል አቅበለ على صلاته በሰላቱ ላይ ቀጠለ فانصرفت እናት ተመለሰ አይለች فلما كان من الغد اتته وهو يصلي بنغاتهم يسجدوا እናት መጣች فقالت يا جريج انت جريج هو ያለች فقال يا ربي امي وصلاتي ጌታዬ ሆይ እናቴን ወይስ ሶላቴን አለ فاقبل على صلاته اهنم صلاتهم ቀጠለ فانصرفت ሄደች እናት ታ تملست فلما كان من الغد ياتته وهو يصلي فقالت يا جريج بسوستኛውም ቀን መጣች انت جريج ያለች እሱ እየሰገደ ነው فقال اي ربي امي وصلاتي አሁንም የትኛውን ምላሽ ልስጣለ فاقبل على صلاته ወደ ሶላቱ ቀጠለ فقالت አለች እሷ ምናት اللهم لا تمته حتى ينظر الى وجوه الموسمات ዱርዬ አመጸኛ ወይም ዝሙተኛ የሆኑ ሴቶችን ፊት ሳይመለከት አላህ ሆይ እንዳትገድለው አለች። ዱዓ አደረገችበት። فتذكر بنو اسرائيل جريجا هذا ተመልከቱ የእናቱን ዱዓ አላህ ተቀበለው بني اسرائيلዎች ጁሬጅን አንስተው በመልካም ተግባሩ ያወሱት ነበር وعبادته عباداون ያነሱ ይናገሩ ነበር وكانت امراه بغين አዳን ዳመንዝራ ሴት ነበረች متمثلو بحسنها በውበቷ ምሳሌ አድርጎ የሚገልጹባት በጣም ቆንጆ የሆነች አመንዝራ ሴት ነበረች فقالت عليه من بعبادة كف كف تدرغوتላችሁ ان شئتم لافتننه لكم ከፈለጋችሁ ለእናንተው ልፈትነላችሁ አለች فتعرضت له تداسغا በተለያየ መልኩ ቀረበችለት بحرام እንዲተኛ فلم يلتفت اليها زر بلوم ليات الشالب مجرشه تصفى ستقرط فاتت راعيا ودا عند كبت الرنيا متاچلتنا تمشاشتا تكمتت كان ياوي الى سومعته ودا جريج بعد املكو بوتا لاي طغا بلو يكتاتل ينبره نبر لسو فان كانت من نفسها راسونا متاچچ فوق عليها تغنانيات فحملت ارجزت فلما ولدت ترى بولدت غزي قالت هو من جريج اللهن يملك العبيد نو كمتروت يهم كجريج نو يولد قتالج فاتوه فاستنزلوه وهدموا صومعته متو سغا متو يميملكون يملكو بيتون افرسوبت وجعلوا يضربونه يمتوتم جمعوا فقال ما شاءكم ምንድነው መነካቸው አላችሁ قالوا زنيت بهذه البغي فزي كمان زراسيت زموت فصمها فولدت منك دغمم كانت ولدال قالت كانت ولدالچ سو فقال اين الصبي يتولدوا حصان يتعلالچو فجاءوا به يتولدوا حصان يزاوته فقال دعوني حتى اصلي اسكسجد دراس طبقوني علاچو فصلى سجد فلما انصرف اعطى الصبي صلاته እንደጨረሰ ወደ ህፃኑ መጣና فطعن في بطنه هودن بأجنكا ادرغوا ونا وقال له يا غلام من ابوك አንተ ህፃን አባተ ማን ነው ሲለው ቃለ ፉናኑን الراعي ፈየለና በግ ጠባቂ አጋጅ ሆነው ነው አባቴ ብሎ ይሄ ህፃን ተናገረ። አላህ እንዲናገር አደረገው ለጁሬጅ ጠበቃ። فأقبلوا على جريج يقبلونه كلهم ወደ ጁሬጅ መልካቸውን ቀይረው እሱን መሳም ጀመሩ። ወየተመሰሑ ነብይ ጭራሽ በልብሱም በሰውነቱም እየታበሱ በረካን መፈለግ ጀመሩ። وقالوا نبني لك سومعتك من ذهب ይሄን ያምልኮ ቤትህን ከወርቅ እንገንባለህ። قال لا ايهنم اعيدها من طين كما كانت እንደነበረች ከጭቃ መልሱልኝ። وفعلوا እንደዛው ሰሩለት በጭቃ ቤት። ቡኻሪና ሙስሊም የዘገቡት ዘገባ ነው። እንግዲህ የናቱ ቁጣ እናት ሶስት ጊዜ ተመላልሳ ተቆጣች ዱዓ አደረገች። ይሄው አላህ ዘንድ ዱዓ ተሰሚነት አገኘ። ይሄን ፈተና አየ ማለት ነው በዘመኑ። ግን በዒባዳ ተግባሩ ግን አላህ አተረፈው የናቱን ዱዓ ተቀባይነት አገኘ። ስለዚህ የወላጆች ዱዓ አንድ ተመላሽ የማይሆን ነው። ሁለት ዳዕወቱን ሙሳፊር የሙሳፊር ልመና ተብሏል። ሙሳፊር የሚባለው እንግዲህ አንደኛ ሙሳፊር ሊያሰኘው የሚችለውን ኪሎ ሜትር ርቆ ከአካባቢው የራቀ ሰው ነው። እንግዳ የሚባልበት ቦታ የገባ ነው። ያው በአብዛኛው ከ80 ኪሎ ሜትር በላይ ይባላል። ሁለተኛ ሰፈሩ ሐላል መሆን አለበት። ሙሳፊር ለመሰኘት ብለዋል ዑለማዎች የሚሄደው ለሐላል ተግባር መሆን አለበት። ለሐራም ተግባር ወይም ደግሞ ወንጀል ለመስራት ሳይሆን አላህ ይፈቀደው ወይም ከዛም አልፎ አላህ ለሚወደው ሐላል ተግባር የተሰማራ የሆነ ሰው ሙሳፊር ይባላል። እንደዚህ አይነቱ ሰው ምን ይሆናል ማለት ነው? ዱዓው ተቀባይነት አለ። ሶስተኛ ዳዕወቱል መዝሉም የተበዳይ ልመና። የተበዳይ ልመና በተለይ ነብያችን ሰለላሁ ዐለይሂ ወሰለም ሙዓዝን ወደ የመን ሲልኩት ስለ ላኢላሀ ኢላላህ አስተምራቸው፣ ስለ ሶላት አስተምራቸው፣ ከዛም በኋላ ስለ ዘካ አስተምራቸው ብሎ በደንብ ካስተማሩት በኋላ አደራግን ውድ ንብረታቸውን ብለው እሱ ላይ አስጠነቀቁትና ምን አሉት? فإنها ليس بينها وبينه حجاب فتبدل لمننا بالله متاكل من ماينت غردوش يلم اتقي دعوه المظلوم يتبدل لمننا كل انفرات تنقق ومالت استنققوتا لذلك يتبدل دعاء لنتنقق يغبال راساتنا كبدل ما راق قلبنا بنغغرن بتغوارم يبدلناچو وندما هتش قالو اجاچون ولا الله سايناسوبن ይቅርታ መጠየቁ ነው ለኛ የሚያወጣን ማለት ነው። እነዚህ ሶስቱ ዱዓቸው ተቀባይነት ያለው ተብሎ ስፔሻሊ የተገለጹ ናቸው። ጌታችን አምላካችን አላህ የባሮቹን ዱዓ ተቀባይ ጌታ ቢሆንም ሶስቱ ለየት ያሉ ናቸው። እንግዲህ በአላህ ፍቃድ አምስት ነጥቦችን አይተናል። እንቀጥላለን። 6 7 ይያሉን ሁሌ ማክሰኞ ማክሰኞ እናረጋው ጥሩ ነው ኢንሻአላህ። በዚህ ወቅት ማለት ነው ወንድማችን ኡስታዝ ፈዘኪር አስተምሮ ከጨረሰ በኋላ ሱላፊያት ነበዊያ የነብያችን አለይሂ ሰላቱ ሰላም ሶስትዮሽ ብለን ስለ ሶስት ነገሮች የተናገሩትን እናያቸዋለን። አሁን ያው እኛ ጋር ፈጅር አዛን ብሏል። ሰላት መሄድ ግድ ስለሆነ ኢንሻአላህ ወንድማቶች ማይክ ተቀበሉ። ወጥሞናስ ካሁን በማዳመጣችሁ ጀዛኩሙላህ ኸይሩል ጀዛ። አምስት ሶስት ዮሾችን እንግዲህ ሰምታችኋል እንዳትረሱ። አምስት ጊዜ ሶስት ስንት ማለት ነው?